ያ ጅኒው ቆለው ማለት ነው ጅኒ እንትኑ ለወንዶች አንቺ ነው የሚሉት ለሴቶች ደግሞ አንተ ነው የሚሉት ተገላብጦሽ ነው አሁን አንቺ አለኝ ማን ነው የሚናገረው ያለው ማን ነግረኛል ወንድሞች ሴትዋ እኔን ለማግባት የጠራች ታ ጥሩ እንትን አርጋ ሽቶ ምናምን ምናምን ዳርጋ መገረጃ አላት እንደዚህ ልክ ምሽራ ምሽሪት ትመስላለች ቁጭ ብላለች አንቺ አለችኝ አለ ድምጽ የሱ አይደለም ማን ነው የሚናገረው ጅኒው እኮ ነው አንቺ ጥሩዬ ምናምንዬ እንደዚህ አለ አይደለም የሚያመጎስ ቃላት በልባችን ገብተሻል እኮ እና የኛ ልጅ እንድንሰጠሽ ነው የጠራልሽ አለኝ አለ ምንድን ነው የሚለው የሚናገረው የወንድ ድምጽ ነው የተቀመጠችው ልጅ ሴት ነች አው እኔ እንግዲህ እንድታውቀኝ አለቃ ነኝ ስለዚህ መርጠን ነው ያመጣንሽና አሁን ልጃችን እንድንድርሽ ነው አለኝ አለ ለካ እሱ ጅን ነው የሚናገረው ያለው በራስዋ በውስጧ ሆነ ጅን ይናገራል ቆንጆ ነሽ አለ ከኔ በፊት ብዙ ሰዎች ነው የፈለጓት እሺ ላስብበት ብዬ ወጣሁና አስብበት እኛ ሁሉ ጊዜ በመተኝበት በመተሄድበት ቦታ ሁሉ ጊዜ ካንቺ ጋር ነው ያለነው ልብ በይ አስብበት ይን ካመለጠሽ እኮ የሁሉ ነገር እንትን ነው ያመለጠሽ አለኛሉ እሺ ብዬ ሄድኩና ስለሷ ሲጠይቅ ስለ ልጅቷ ሲጠይቅ ሴት ነች አግብታ የፈታች ነች ስለሷ ሲጠይቅ ለካ 5 ወይ 6 ሰዎች ሊያገቡዋት እየተሯሯጡ ነው ጅን የምትመልክ ነች ሙሻዕዊዛ ሳሂራ ጅንያ እንደዚህ ነች ልጅቷ ከዛ በኋላ በቃ እኔ ተጠራጠርኩና ሁለተኛ ጠሩኝና አስፈራሩኝ አለች አንቺን ማግባት ትፈልጋለች ስለዚህ ምንድነው የምትወላወይ ወደዛ ትበይ ልጃችን ልታገቢ ነው መጨረሻ አሳመኙና አገባዋት አለ ለካሳይ 44 ጅን አለዋት ልጅቷ አሁን ሰብከው ሰባብከው እንደዚህ ምናምን ወደ መዝሐባቸው ውስጥ አስገቡኛል አሁን ሰው ሲናገር 5 ደቂቃ አልሄደም እኮ ከአምስት ደቂቃ በኋላ ሞጁ ተቀየረ ሞጅ ታቃላችሁ ያኒ የእንትኑ ጣቢያው ትንሽ ቀየረው ምን አለ በቃ ተዋደድን የውላ ጅኖች ናቸው ሲል ቆይተው አሁን ተዋደድን በጣም ወደደችን ወደድኳት እኔም አሁን አንድ ልጅ ወለድን እንዴት የመሰለ ወንድ ወለድንና በቃ እንዴት የመሰለ ፍቅር ነው የሰጠን አላህ ምናምን አለ አሁን ጅኖች የሚላች አሁን ቃሉ ተቀየረና ከአንድ 10 ደቂቃ በኋላ ምን አለኝ ሼህ አለኝ እነዚህ እኮ ከሷ ጋር ያሉ እኮ አውሊያዎች እኮ ነው አለኝ ወሊዎች እኮ ናቸው ያኒ አንዳንድ ጊዜ ይዘውኝ ወደ ሰላተል ጁምዓ ይሄዳሉ አንዳንድ ጊዜ ደግሞ ምርጥ የሆነ እንትን ልብስ ነጭ ልብስ ይህ ልብስ እኮ ሰሃባዎች የሚለብሱት የነበሩ ነው ይህን ልበስ ብለው ይመርጡልኝና እነሱ የመረጡት ልብስ አለሁ እንደገና ደግሞ ያኒ ቁርአን ስቀራ ደግሞ ማሻአላህ ይሉኛል እንዴት የመሰሉ ወሊዎች እኮ ናቸው ማለት ጀመረ ደግሞ ከዛ በኋላ እኔ ድንግልግር አለኝ ምንድን ነው አንተ የምትለዋል ከዛ በኋላ ሁለተኛ ደግሞ አንድ ሴት ደግሞ ወለድን አለኝ አሁን ከነጨራሱ በመዝሐባቸው ውስጥ ገባ ከዛ ሊልኩን ጀመሩ አለ ሂድና ቀይ በግ በጆሮ ነጭ ያለው 2 ገዝተህና ይሉኛል እሺ ብዬ መጣና ከዛ እረዳው ይሉኛል ሳርደው የኛን ስም ጥቀስ ይሉኛል አለኝ ማሻአላህ ወሊዎች ነው ብዬ ደሞ እኔ ቢስሚላህ አላሁ አክበር ለመንጀመንጅ ብዬ ስማቸው ይጠቅሳለሁ አለ አርደዋለሁ ደሙ እነሱ ይጠጣሉ ስጋው እኛ እንበለዋለን አለ ከኔ ጋር አላችሁ ከዛ በኋላ ግቢው በሴትና በወንድ ሞልተዋል ሚስቴ ልክ ዒሻ አዛን ሲል ስራዋን ትጀምራለች ጢስ ታመጣለች ጢስ አርጋ ጢሱ እንደዚህ ሲበን እንደዚህ እያንዳንዱ ሰው ይመጣና አንተ ትለዋለች ለሴቶች አንተ ነው የሚሉት ለወንድ ደግሞ አንቺ ነው የሚሉት አንተ ናስቲ ወደዚህ ቅረብ ምናምን ብላ አላህ ብቻ የሚያቆ ምስጢር ትናገራለች። በጢሱ ይሄን ነገር እያታየኝ ነው። የጠንቋይሽ ነገር ታቃላችሁ እናንተ። አሁን ከነጭራሱ ውስጥ ባህሩ ውስጥ ገባ ሰውየው። አሁን የሚያጫውተኛለው ውስጥ ገባና ልክ አውሊያኡላህ የፈለጉትን የሚያደርጉ አላህ የሰጣቸው ይዘው ከፈለጉ መካሄድ እንደምትሰግድ ያርጉሃል። በቃ ውስጥ ገባ خلاص። ስንት አመት ቆየህ ከሷ ጋር አልኩ? 14 አመት ቆየን አብረን አለኝ። 14 አመት በዚህ ሁኔታ ነበር። አረ ሌላ በነግሮቱማ ምን ያስፈልጋል ብለህ ነው? ግን حقيقةን አለኝ والله በጣም በጣም በጣም ወሊዎች መሆናቸው አላህ የፈለገላቸው መሆኑን አላህ Subhanahu Wa Ta'ala በጣም በጣም በእጃቸው በራሳቸው በእግራቸው በመላሳቸው አላህ እንዳለ ብቻ ነው የሚያሳውቀህ። የፈለጉትን ነገር ኮንም ያረጉ አለ እና አልኩት። ስንጫወት ከዛ በኋላ ማን ነው የዳራህ አልኩት። አረ ወሊዎች እኮ ናቸው አለኝ። ራሳቸው እንጂ አባት እናት እኮ ናቸው እነሱ። ለማን ለስዋ ማን ነው ኒካህ ያሰረልህ? እነሱ ነው እንጂ ማን ናቸው እነሱ? አረ ጅኖች ይያልኩ ባለቤቷ አባቷ እናቷ እኮ እነሱ ናቸው አለኝ። ይሄን ነገር ሰምታችሁ አታቆም ይሆናል ወንድሞች። ግን ከዚህ በላይ ነው ያለው። በአለማችን በጣም ብዙ ነው እንትን የሚለው። على كل حال ላሳጥርላችሁ ከመስመሩ እንዳልወጣ እኔ በቀጥል والله ትመረቀንላችሁ። ያኒ በዚህ ግማሽ ሰዓት የነገረኝ ነገር ሁሉ ዝርዝር አርገብ ነግራችሁ ያስቃል ያሳዝናል ያስለቅሳል። ሁሉም የተደባለቀ ነገር ነው። على كل حال በመጨረሻ አሁን ለነገ ቀጠሮ አለኝ ከሱ ጋር ትንሽ እንትን ጀምሯል። ያኒ ላደናግረውና ያኒ በጥጠራ እንደሚገባ በዚህ ነው የምትጀምረው። እንግዲህ እንደዚህ አይነት ሰው ዳዕዋ ስታረግለት ላ حرام ነው ምናምን አትለውም። እኛ እዚህ ነው ጎረቤታችን ነው እና አሁን ነው ከሰፈር የመጣው የሳውዲ አረቢያ የሚኖር ሰው አይደለም። የሳውዲ አረቢያ ነገር አይገኝም አይት ነገር በአገራችን ነው የሚኖረው። አሁን ለጉብኝት ብሎ ለአንድ 3 ወር የመጣ ሰው ነው። አሁን ነገ ቀጥሬው አለሁ ከነገ ወዲያም ከዛ በኋላ አለቀውም 3 ወር በቃ እንክት ታርጎ እሷን ትቶ እንደሚመለስ ነው ማረጉ በአላህ ተውፊቅ በኔ አይደለም። ስለዚህ ይሄን ነገር ስሰማ ከግማሽ ሰዓት በኋላ ወንድሜ አልኩት والله የናንተ ነገር ከበደኝ ያና እነቴ ነው እኔ እመኑኝ የሩሙ ጉዳይ በጣም በጣም ይከብደኛል። ሰርግ ቢኖር እየሮጥኩ ነው መጣው ወደ ሩሙ። እልቅሶ ቢኖር እየሮጥኩ ነው መጣው ወደ ሩሙ። አሁን ወላወል ነበር አሁን ልቀጥል ከሰውየው ጋር ትልቅ ዳዕዋ ማለት እኮ ይህ ነው አልኩት። የሮማቹ ሰዎች ኢግኖር ላርጋቸው ምክንያቱም ማር ወለላይ ሆነው ዳዕዋ ነው ያገኘሁት። طيب ከዛ በኋላ ምን አልኩት ይህ ሰው እኮ አይሄድም እዚ ቅርብ ነው ከቤቴ እኔ መኪና አርጌ ያመጣሁ ምግብ ቤት ያመጣሁ ልክ ጓደኛ ያርገዋለሁ ምክንያቱም 3 ወር አለው ከሶስት ወር በኋላ ይሄዳል። ይሄን በጭንቅላጡ ያለ አቂዳ እጥብጥ ባርገ ጠርግር ጋር ካራወጣሁት والله بالتوك متو امت كمارق يهن شالني يالالكوت كن مقرشا منالكوت شي وندمي انغدي اهون 3 ساعات سي درس اني محاضره سلالني نجا نغنانينا اني متالله وستالله الكو بزي تلاييهو كذا يا متاهوت انتن قيركوت معناتنو اولياء الله من دناچو اسو اندميلو نو بنغراچن وندموچ اولياء يميبالو ሁለት አይነት ናቸው الله علماچو ياصدقواچو ሁለት አይነት اولياء አሉ። هناك اولياء الله وهناك اولياء الشيطان ونعوذ بالله من اولياء الشيطان. يقول سبحانه وتعالى الله ولي الذين امنوا يخرجهم من الظلمات الى النور والذين كفروا اولياءهم الطاغوت يخرجونهم من النور الى الظلمات اولئك اصحاب النار هم فيها خالدون. ይህ ነገር ይህ አያ በሱረቱል በቀራ ተምራቸዋል እናንተ። اذا اولياء الله واولياء الشيطان እሱ አቂዳው ባዶ ስለቆየ ከባዶ ስለተነሳ ቀጣ ይሄን በእጃቸው የሚሰጥ ተአምሮች እና ሙዕጂዛዎች እና አንዳንድ ችሎታዎች ምናምን ሲያይ ቀጣ ወልይ የሚባል ደረጃ ሰጣቸው ማለት ነው። ስለዚህ እነማን ናቸው اولياء الله እነማን ናቸው اولياء الشيطان ይህን በደንብ ማወቅ አለብን። አባቶቻችን ወንድሞቻችን እናቶቻችን ተላላላቅ እህቶቻችን በአገራችን ያሉ ያን ሸይጣን የሚጫወትባቸው ያለው በዚህ ነው ما يعرفون من هو ولي الله ومن هو ولي الشيطان اني ان نغر لنغراچو الله كوددها له الله كودده اسو ودم يودو منجد نو ميمرا راسو الله سبحانه وتعالى كودده الله راسو يميودو منجد ياسيزحالنا بذا بسو قوه بالله قوه تهداله كطله የሸይጣንና የጀሃነም መንገድ ይጠርግልህና በዛ እንደምትሄድ ያርግልሃል يقولون الله سبحانه وتعالى اذا احبك لا يكيلك الا اليه يكيلك الى الله سبحانه وتعالى الله كوددك يعني تولي እሱ ነው የሚሆነው ان እሱ ነው የሚመራ ራስህ በራስህ እንድትመራ አያደርግም ከጠላ لا يكيلك الى الله بل يكيلك الى نفسك وان الخذلان له ان يكلك الله الى نفسك سلازي شيطانوچ جنوچ ويم كجن غادنيا غادنينت يادرغو يقوله يزار يسحر يحنجمنج يشعوذا منامن يميادرغو سو كله وليو ما نو بنل جنوچ نيا شيطانوچ ناتشو وليواچو ولذلك ازيه لاي دس يلال حديث صحيح حديث بخاري حديث مسلم حديث مستوس دسيلال كلاتشن يمناقو حديثنو من إلال وما يزال عبدي يتقرب إلي يعني باريا ودني بتقام يقرب سهد بفرضو بسنو بكتابو بسنو بنبياتشن حديث بقرآن بكا ودني بتشا يتتقى سهد علي وما يزال عبدي يتقرب إلي بالنوافل فردوچن چرسو الله يفردلتنا الله يوجبلت نجر كله اكاتتو سرتو سناوچننا متطوع يعني ترفي هونو سناوچم سيسرا الله كايه عليه يغباچو لندموچ امست وقت لمثاله وند كونه بجماعه يسجدال سيت كونهش دمو ببيتوا عند ثلاث ساعات تسلم امست وقت ببوتاوا ይህን ነገር አድርጋ አብቀታ ወይም አብቀቶ እንደገና ሰኞና ሐሙስ ይጾማል ቀን ይጾማል ቀን ያፈጥራል አሹራ ይጾማል እንደገና ሰደቃ ደሞ የበለጠ ያወጣል ይሄን ካየሁ አለ አላህ ሱብሃነሁ ወተዓላ وما يزال عبد يتقرب الي بالنوافل حتى احبه እንግዲህ እነዚህ اولياء الشيطان ይህን ስራ ይሰሩ حتى احبه فاذا احببته انك ودتك سال الله سبحانه وتعالى حديث القدس نو كنت سمعه وان درس اندالفبن بيه نو انجي تنش غوفاون يغرفنيو يالو انا من عليه كنت سمعه الذي يسمع به يعني جرو اني جرو هوناله انديت نو الله جرو هونال دي لا جرو مطفو اندا يسمع طور انجي قران بيتشا اندي يسمع حديث بيتشا اندي يسمع ذكر اندي يسمع دمو جرو انا ما اندي هون جرو اني ارغو الله عليه وبصره الذي يبصر بها اذا احببته كنت سمعه الذي يسمع بها به وبصره الذي يبصر به ويده التي يبطش بها اج راسه يميانكساكسو لطرو بيتشا الله لم يودو بيتشا يدرغو اج معناتنو طيب ورجله التي يمشي بها اجرو راسه ودمطط بيت ወደ ምንዝርና ቤት ወደ ምናምን እንዳይሄድ አላህ ሐፍዘውና ወደ ጥሩብቻ እንዲሄድ ያደርገዋል ወላ ኢን ሰአለኒ ማንኛውም ነገር ከጠየቀኝ ለአጥየነሁ ቀጥተው መስጠው አለ ወላ ኢን ስተአዘኒ ካንድ ነገር ከልክለኝ ካለ ደሞ ለኡኢዘነሁ እነዚህ አራት አራት እንትን ናቸው ስለዚህ እጁና እግሩ ጀሮውና እንትኑ አይኑ ሆናለሁ ሁለተኛ ጥሩ ከጠየቀኝ ሰጠዋለሁ የፍላጎት ካለው መጥፎው ነገር ከልክለኝ ካለው ደሞ እከለክላለሁ ይላል حقيقة الولي ይህነው ሁለተኛው ولي ነቢያችን የገለጹትና የአላህ ቃል ነው ግን በነቢያችን ቃላት ነው የተገለጸው حديث القدس ይባላል እንደዚህ ሆነ ولي الله ይባላል ك ከዚህ ውጪ የሆነ ደግሞ ወልይ ሸይጣን ይባላል። 44 ጅን ያላት የሷባል ከሆን ካንተ 44ቱ ያንተ ባሎች ናቸው፣ 44ቱ ያንተ አለቆች ናቸው። እንደፈለጉ የሚጫወቱብህ እነሱ ናቸው ማለት ነው። ስለዚህ ወልዮች እንደምን የመሰሉ ናቸው ብለን ብንጠይቅ፣ ለዚህ ነው እንግዲህ ያልተዘጋጀ ብዙ ያላዘጋጀሁት ነው፣ ግን ሁለት ወይም ሶስት ከሰሓባና ከታቢዒን ጠቅስና ከዛ በኋላ ወደ ጥያቄዎቻችን እንሄዳለን እንሻአላህ። ብዙ ጊዜ የነገርኳችሁ ስለ አንድ ስለ ሁለት ወይም ስለ ሶስት ወልዮች ልንገራችሁ። እንግዲህ ወልይ እኛ አላህ የወደደው የአላህን መስመር ይዘው የሚሄድና አላህ ስብሓነ ወተዓላ በጣም የወደደውና ዱዓው የሚቀበልለት የሰራው ስራ በረካ የሚያደርግለት የጀና ሰው ነው። ወልይ ወልይ የሚባለው ባጭሩ የጀና ሰው ነው። ጠይብ፣ ለምሳሌ ብዙ ጊዜ የነገርኳችሁ ጁለይቢብ፣ ጁለይቢብ የሚባለው ደግሞ አንድ ነገር አለ ወንድሞች። ወልይ በሰውነቱ በቅርጹ ምልክት የለውም። ትልቅ ዑማ ጥንጣን በራሱ ያለው ጢሙ በጣም ነጭ ሆኖ እንደዚህ በቃ ልክ እንደ ሀሪ እንደ ሐሪር የሚያብለጨልጭ ነገር አይደለም። ثوب ነጭ ثوب አርጎ ጢሙ ጥቁር ሆኖ እንደገና ያኒ ምልክት ያለው አይደለም። ደሃ ሊሆን ይችላል፣ በሽታም ሊሆን ይችላል፣ ፉንጋ ሊሆን ይችላል። تمام ولي እሱ ሊሆን ይችላል። ولذلك يقول النبي صلى الله عليه وسلم رب اشعث اغبر عند سو ጠግሩ ቁጠጠጥ ያለ ቀይ ብዙ የማያበጥርና እንትን የሌለው رب اشعث اغبر تمام ذي طمرين ሁለት ጫማው አንድ ቦታ ሲገባ ሁለት ጫማው በዚህ በብብቱ ያኒ ይዞ የሚገባ مدفوع على الباب سلا عند قبجا سيهد ويم عند تلالق سوش النا بزو سو يتقاب بزو بات بوتا سرق نو دقس نو زا سيهد بقى سي كلبسو كملكو كأما يللو منا من سيايوت كدجاف نو ميابروت مكناتو ملكت يهابتا ملكت يللو رب أشعث أغبر ذي طمرين مدفوع على الباب لو اقسم على الله لا ابره يسويو لا يؤبه به عند سو سايو بقى رقطو رمي الفو اتقبو لاي نج يلبسو عما درقو مرسيدس يازو كاديلاك يازو قالو ما شاء الله بفرس يمياقلبو قالو اسو كن عند بتعامي تشمالك ايه دها نو ادلم اسو ولي الله كن يهنسل وندموش ينغغر ينغغر ادغا نو ادغنيا نو لمن مسراچو باغراچن ين اينت عقيده اللهچو ምን ይላሉ? አንድ ሰው በጣም የተቀዳደደ ልብስ ለብሶ መጠጥ ሲጠጣ ያዩትና ወልይ የሚሉት ከሆነ ማለት ነው። አረ እናንተ እኮ አሁን የወልይ ምስጢር እኮ አታውቁም። ይህ መጠጥ የሚጠጣው ያለው ጠጅ የሚጠጣው እኮ ለእናንተ ነው ጠጅ እንጂ እሱ እኮ ወተት እኮ ነው የሚጠጣው ያለው ይላሉ። አረ መጠጥ እየጠጣ እያየሁ ለአንተ እኮ ነው መጠጥ የሚመስለው፣ ግን እውነተኛ ወተት ነው የሚጠጣው። አንዳንዶቹ ደግሞ ምን ይላሉ? ሱብሃንአላህ። አንዱ በአገራችን ነበር ሼክ አብዱሰመድ የሚሉት፣ በመንገድ ራቆቱ ነው የሚሄደው። ራቆቱ በቃ ሰውነቱ እያየኸው ነው። በመንገድ ይሸናል፣ መስጊድ ገብቶ ሰገራው እዛ ይጥላል። ወላሂ ወልይ ይሉት ነበር። ሼክ አብዱሰመድ ዛሬ እኮ በሱቃችን መጥቶ 5 ሳንቲም እኮ ሰጥቶኝ፣ አንዱ እንዳልኳቸው አንድ ቀን እዛ ልጆች ህፃኖች በነበርንበት ጊዜ እኔ እዛ ድንኳን ነበርኩ ቁጭ ብዬ ከአባቴ ጋር ቁጭ ብዬ ነበርኩና ይህ ሼክ አብዱሰመድ የሚባለው መጣ። ዝም ብሎ ራቆተ እብድ ነው። መጣና ለባለ ሱቁ 5 ሳንቲም ሰጠው። የአኺ ባለ ሱቁ እኮ ነው። ተጀደበ ተጀደበ መረቀነ። ይህች 5 ሳንቲም እዛ እንትኑ ድሩጃ አለ አይደለም፣ እዛ አስቀምጦ በቃ ያዛት ያጥባታል። በመንዲል አድርጎ ቋጥሮ እዛ አስቀመጣት። አሁን እኔ ሳውዲ አረቢያ መጣሁና ከ22 አመት እኮ ነው ቤተሰቦችን ለማየት ብዬ ወደዛ ከተማ ሄድኩና ወደዛ እዛ ሱቅ ሄድኩ አቋለሁ ያኒ ዝምድና ተንሻለን እንዴት ደህና ነው ወይ ምናምን ምናምን ስንጫወት ሻይ ጠጣን እንዴ ሸኽ ሰመድ ሞቱ እንዴ አልኩት አው ሞተዋል አላህ ይርሐማቸው የሀገራችን መንደፈራ መንደፈራ ነው ባለው ሀገሩ መንደፈራችን እኮ በረካው እኮ ከሳቸው የተነሳለኝ ኬፍ አልኩት አረ እዚህ የነበረ በረካ እኮ እነ ሸዓብ ሰመድ ሲኖሩ እንዴ በረካ ነበር ከሳቸው ጋር ተነሳ በረካው አለኝ ከዛስ አንድ ቀን እኮ አንድ አምስታንትም ሰጥተው ነበር አረ ምን ነው ሸኽ ኢብራሂም አለኝ ታያለ ሱቁ እንደዚህ በቃ ድብልቅ ቀን በእቃና በምን ብን ያሽበረቀ እኮ በዛች አምስት ሳንቲም የሰጡኝ በረካ እኮ ነው አለኝ ወላህ አውጥቶ አሳየኝ ከሀያ ሁለት አመት በፊት የሰጡት አምስት ሳንቲም መጠጥበት የሚውሉ ሰው ናቸው እየሸኑ የሚሄዱ ህፃኖች በድንጋይ የሚመቱ ናቸው ሸኽ ዐብዱሰመድ ተብለው በሙሉ የሚቀድሳቸውና ወል የሚላቸው ነበር እንደዚህ እንዳይመስላችሁ እና አምስት ሳንቲሙ እዛ ከድሩጁ ጋር ከፍቶ አሳይኝ ይህች እኮ ነች ይህችን ከሰጡኝ በኋላ ከኔ ጋር ያለው ገበያ እኮ በማንም ሰው የለም አረ አረ ሸኽ ዐብዱሰመድ ካሉ በነበሩበት እኮ በረካው እኮ ዝናቡ ሲዘም እህሉ ሲገባ ገበያው የነበረው እኮ ሌላ እነሱ ሲመቱ በቃ በረካው ተነሳለኝ አላኩል ሀል ወደ መስመሩ እንምጣና አንዳንዶቹ ደግሞ ምን ይላሉ ያኒ ወሊ የሚሰራው አትጠይቅ ይላሉ ለምን አልጠይቅም ሰውየው ሱና የማይከተል እብድ ከሆነ የእብድነት ስራ ነው ምለው አልኩ ኧረ እባክህ እንዳትነጠቅ አለኝ እንዳትነጠቅ ነው የሚሉ በሀገራችን እንዳትነጠቅ ማለት ያኒ እነሱ እንዳይረግሙህና እና እስቲ ይህን ነገር እንተውና እውነተኛ ወልዮች የተባሉ ነቢያችን የመሰከረላቸው በል ቁርአኑና ሱናው የመሰከሩላቸው አንዳንድ ወልዮች እስቲ ጁለይቢብ የሚባለው ብዙ ጊዜ ያወራኋችሁ ነው የሰውየው መጀመሪያ መልኩ ልንገራችሁ ያኒ አህል ሲራ እንደጻፉት ጥቁር ነው አጭር ነው ጠጉሩ በቃ የማያምር ዝም ብሎ ፈላፍል ነው እንደዚህ የተቆጣጠረ ነው ከንፈሩ ዳብል ትሪፕል ነው መልኩ በጣም ፉንጋ ነው ከዚህ በላይ እንጨምር ነኝ ከዚህ በላይ ብጨምር ምን ልጨምር ነኝ ስለዚህ ማንም ሴት አይተዋት ወይም አየችውና ደስ የሚል ሰው አይደለም ጁለይቢብ هذا من اولياء الله አንድ ቀን መጣና ለነቢያችን ምን አላቸው ያ ረሱላህ እንደዚህ ብሎ ዝም ባለና ወደ ነቢያችን ፊት ያየ قال يا رسول الله نعم እኔ አሁን ጁለይቢብ ነኝ ጥቁር ነኝ አጭር ነኝ ፉንጋ ነኝ ከንፈሬ እንደምታየው ነው እግሬ እንደምታየው ነው ዳብል ነው እግሬ ጠጉሬ እንደምታየው ነው አሁን እና አቡበክር እና ዑመር እና ዑስማን የሰሩት ስራ ብሰራ ከነሱ ጋር እነሱ የገቡበት ጀና ልገባ እችላለሁ ጥያቄ ከማን ነው ከጁለይቢብ ለማን ለነቢያችን فانتفض النبي صلى الله عليه وسلم كنبروت يتكمطوت ነገር قسقس እንደዚህ ተንቀሳቀሱና الله اكبر አሉ የጁለይቢብ አሉ الله እኮ ዘመድ የለው አንተ እኮ የአላህ ባሪያ ነህ እኮ አቡበክር እኮ የአላህ ባሪያ እኮ ነው ምን ምክንያት አለው አንተ እነሱ የገቡበት ቦታ የማትገባበት ምን አለ اذا تقيت الله ደስ አለው ሁለተኛ ሶስተኛ ቀን መጣና ነቢያችን መከታተል ጀመሩት አሁን ምን አሉት في رواية እሳቸውን የጠየቁት ነቢያችን ሰለላሁ ዐለይሂ ወሰለም وفي رواية أخرى እሱ ነው የጠየቀ አልሞም እሱ ይጠይቅ እሳቸው ይጠይቁ ያ ጁለይቢብ አታገባመው ያሉት እና ዑለማዎቹ ደግሞ እሱ ነው የጠየቀው ያ ረሱላህ ለማግባት እኮ ፈልግ ነበር አላቸው طيب ለምን አታገባ ማሉት እንዴ ሸይኽ ያ ሰይድና ያ ረሱላህ ማንንም ያገባኝ እኔ ትፈልጋለህ አው ነቢያችን ዝም አሉና እሺ እገሌ ቤት ሄደህ አንኳኳና እዛ አለች ልጅ አረብያ ኮነሷ አረብያ ቆንጆ ነች ያንግ ነች ለሱ የምትሆን አይደለችም በእንትን ከመጣነ ማለት ነው በእኛ ፍርድና በመልክ በመን በዘር ምናምን ከመጣን መስፈሪያው አታሟላም አያሟላም እሱ ሂድና ቤቱን አንኳኩተህ ልጃቹ ዳሩኝ ነቢያችን ነው ያላከውኝ በል አሉት። ፈለ ተعجب እኔ አዋንታ አሉት። ሄደ ቤቱን አንኳኳ። ሰላሙ አለይኩም ሰውየው ያቀዋል ባለቤቱ ጁለይቢ ባለው አው ጁለይቢ ምን አመጣህለው? والله አንተ ልጅ ላገባ ልትደረኝ በጣም ደነገጠና አንተ ጁለይቢ ለልጄ አው በሩን በፊት ዘጋበት። ያው ያው شوفوا يا نبياتن حديث تملكتو اهون رب رب اشعث اغبر ذيت امرين مدفوع على الباب يالو تيه نو بر يما يكفتلت فيتون سيايوت دها يدها لج هونغا يهونو برو بفيتو لاي زغابت ما نو يمسماچ لجيتوا بوسط هنا سماچ. فقالت يا ابي من من القارع ما نو بيتو ينكوكا اغلي جليبي من يفلقال انشن لي اغبا يفلقال طيب من الكو اره ابرركوت نجي. فقالت البنت اترد رسول رسول الله اتفرم دي اباتي يا رسول الله رسول يا ملائكتنياو نبياتين يساچو ملائكت كبيت تبروا له انا راض به عليك اني يفلقوا له رجل يبي من قالت ان شاء الله يفلقون هون نبياتين ادلم يلاكوت ليغودون بلو ايلكم طقم يللو ايلكولنيم يا الدنيا نا يا اخره سعادة باينور نورو نبياتشن يجولابي من اي مرتو لني مالج. سيتوش اللهم يا ربي اعطينا ايمان هذه البنت بلو والله والله يسوان ايمان استعين بلا تشود وعادرقوت يهي وتوا وساني كونو يهنقر لتاقبانو تدار لتارقنو ملك يليلو فنقوه ونوسو كسو لكن يمرت او نبياتشن سلوهونو تكبالتشو. فسويو اباتوا يروت يروت يروت هدنا جنا سايدر سو جليبيب ود نبياتين جبانا اباتوا امبي بلو بر زغابني بلو نغراچو نبياتين زمالو كامس دقيقه سويو متانا يا رسول الله عفو بلني اني بقى اندزي بيي نبر جن ليجتوا افلغوا له يا نبياتين ملائكتنيا سلهونه لمن تبروا له بلا ليجتوا تسمامتالچ انا عقد ادرغلاچو علي ايش بلو رسول الله صلى الله عليه وسلم اذا تقمطوا يالو عقد ادرغولت اباتوا الله ولي امروا نو جليبيب الله جن منالو يا جليبيب مندنو متسطاتالوت مهر لازم مهر متسطاتالبا. طيب فونغا نو ادلم كترو بيتسب ما ادلم دها نو اجير نو مندنو كله كذا بلاي دومو غنزيب يالني مالاچو عندي عندي تنقدي مهر سات تكفل ما تتغبال والله ما عندي ولا شيء ولا ولا قلبت يلني مال. ولكن النبي صلى الله عليه وسلم هو نبي الرحمه نبي الشفقه نبي نبي الرافه من قالوا يا سعد بن ابي وقاص يا عمر يا عثمان علي يا معاذ ابا عبيده اباكاتشو وندماتشو جليبي ستي تنش يعني انتن سبسبولت غنزبالوت اهون ودو حالا لملس وندموش እህታችን የጠየቀችው በፊት ገንዘብ አሰባስመን ለሰደቃ የሚለው ነገር እንደዚህ ሲሆን ሰደቃ ይባላል። ልጁ ሊድሮ የማይ የሚፈልግ ሰው የለም ደሃ ነው ተቂዩ ነቂዩ ነው የሚረዳ ሰው የሚታገስ ሰው ቢኖር ይህ ነው። ገንዘብ ወደዚህ ሲጠፋ አልጠፋም በል እና ሰበሰቡለት ገንዘብ ስንት ተሰበሰበ? 600 ዲርሃም በዛ ጊዜ ብዙ ነው እና ከዛ በኋላ አቅዳ አደረጉለት። አሁን በ600 ዲርሃም ሂድና አሉት ነቢያችን ሰለላም ሱቅ ሂድና ለሷ የሚሆን ነገር ግዛላት ወርቅ ጨርቅ ምናምን እንደዚህ ያልጋ ምንጣፍ ምናምን ግዛላት አሉት። እሺ ብሎ ሄደ። እዛ እየፈላለገ ድምጽ ይሰማል ያ خیل الله ركبي يا خیل الله ركبي يعني جهاد في سبيل الله ነቢያችን جهاد አሉ جهاد አሉ ይሰማል። سويو من علي اجهاد ثم الجنه ام عروسه من مرطو علي اهون تنكونو مشراكونو يا ما شاء الله لمن جمراو غزي سيت اقفو يم يادربت ليليت نو اجهاد ثم الى الجنه ام عروسه اندزي اندزي علينا فاختار الجنه وجهاد في سبيل الله هدنا ከዛ ሱቅ የሚያስፈልገው ነገር ገባ። ወዲ ጂሃዱ ገብቶ ነቢያችን ያሉበት ጂሃድ ነው። ቂታሉ ጀመረ። በጣም ፈጣን እንትን ነበር በጂሃዱ። ጁለይቢብ 7 ናቸው ሙሽሪኮቹ ገድሎ በመሐከላቸው ተገድሎ እዛ ደም በደም ሆኖ ተጥሎ ተገኘ። ጦርነቱ ሲጨረስ ነቢያችን መጡና እስቲ የተገደሉት የተሰውት ሰዎች ፈልጉልኝ አሉ። አሁን ሰሐባዎቹ ሄዱና ዑስማን፣ አሊ ለምሳሌ እንላቸው እገሌ ብለው ለነቢያችን ይነግራሉ። የእገሌ ሬሳ አገኘነ፣ የእገሌ ደግሞ ተሰውተዋል፣ የእገሌ ደግሞ ቆስለዋል፣ የእገሌ ደግሞ ሙተዋል እያሉ ለነቢያችን ይነግራሉ። ጁለይቢብ የሚለው ሰው የለም። በሙሉ እኮ ነው ፈልጉ፣ እስቲ ማን ነው የሞተ ፈልጉ። ሄደው ይፈልጉና ጁለይቢብ የሚጠቅስ ሰው የለም። ولكن النبي صلى الله عليه وسلم اين جليبيبا مش جليبيب اين جليبيبا يقمطنتنو جليبيب جليبيب جليبيب طفابن يتال جليبيب بلو راساتشو تنسو نبياتشن براساتشو تنسونا اذا طور ميدا هيدو سيفلغو سيفلغو سيفلغو جليبيب 7 مشريكوت غدلو بسو بمحكلاتشو بزو ينتنو يسيف انتن تغنيبتنا متوا غنيت كذا بحالا ቁጭ አሉና ሬሳውን ሰብ አድርገው የጁለይቢብ ራስ በጭናቸው ላይ አስቀምጠው ዱዓ ያደረጉለት ፊታቸው ወደ በስተጀርባ ጠምዘዝ አደረጉት። فقال الصحابه يا رسول الله ما بك لمند ነው እንደዚህ ያደረከው አሉ። فقال النبي صلى الله عليه وسلم رايت النساء حره العين كنوا የጁለይቢብ ሚስቶች رايتهن ከሰማይ የወረዱ ጭጭጭ ያሉ ሊቀበሉት ይፈልጋሉና እስተሐይቱ ያኒ ሐያ ያዘኝና ፊቴ ወደ በስተጀርባ አደረኩት አለ። የውላችሁ ወልይ መሆኑን ነቢያችን መሰከሩለት። ስራው መሰከረ። አንገቱ ለሰይፍ ሰጠ። ደም በደም ሆነ። አጥንቱን ከሰከሰ። ይሄ ነው ወልይ። ወልይ ባለው ይሄ ነው። ከዛ በኋላ ነቢያችን ምን አሉ? ሰይፉ ጉራዴው ዋልታው ጋሻው ምናምን ሁሉ ሰብስቡና ወራሹ ማን ነው? ሚስቱ ነች። ትናትና ቃቅድ የተጻፈ እኮ ነው ሚስቱ ሆነች። ምን አሉ? ትንሽ እንግዲህ የውላችሁ ነቢያችን ተቀይመዋል። መጀመሪያ ያ በሩ በፊቱ የዘጋበት አባቷ በነቢያችን ልብ አንድ ብላክ ዶት አድርገዋል። ምን አሉ? ሂዱና ይህን ዋልታ ጋሻ ሰይፍ ጉራዴ ለዛ ሚስቱ በተሰብ ስጧቸውና ይህ የጁለይቢብ እቃዎች ናቸው ግን አሉ ነቢያችን ለአባቷ ንገሩት አለ። لقد ابدله الله الله اكبر الله سبحانه وتعالى ከናንተ ልጅ የሆነችው ሚስቱ ከልጃችሁ የበለጠ አላህ رزقው حره العين ብለው ብላችሁ ንገሩት አለ። ልጅቷ ምንም ወንጀል የላትም። ልጅዋ እንዲያውም የውም አልቂያማ ከሱ ጋር ጀነት የምትገባ ልጅ ነች። ምክንያቱም ሚስቱ ነች። በአቅድ የተያዙ ናቸው። ጀነት የገቡ ሁለቱም ባልና ሚስት ይሆናሉ። ላኪን ነቢያችን የላኩት አንሰጥም ብለው እንትን ያሉ ግን የነቢያችን ልብ ትንሽ ተነክተዋል። አሁን እንግዲህ ሰውየው ሸሂድ ሞተው فقال صلى الله عليه وسلم بل انا افقد جليبيبا فقام فوجده وابتسم وولى وجهه نبياتين فغغالونا فيتاچو ود بستجربا هيدرغو يلالو فلما سئل قال جاءت زوجاته من الحور فاستحييت قالوا نبياتين ثم قال هذا مني وانا منه قالوا يقولاچو والله العظيم يا اخي ليلا بك يهچن يهچ تبقالچكو نبياتين جليبيب مني وانا منه قالوا يعني انا انيم يسوني يعني ابرن عند اكلن قالوا ثم اخذ سلاح جليبيب وقال اعطوا هذه امراه لامراته وقولوا لابويها ابدله الله خيرا من بنتكم اما بالنسبه لزوجته دعا لها سبحان الله نبياتشن شوفوا أن نقاقراشو تملكتو لاباتوان لجاتشو يميبلت الله ست أو بلواتشوالي لليجتوا منالو الله نبياتشن إجاتشو ودى سبعان السنة اللهم صب عليها الخير صبا صبا ولا تجعل عيشها كدا كدا هيوتوا بمولو حبتا مرقات بتقام بجنزب يبلت أجتنا تروه وتند تسأل الفرقات ولا تجعل عيشها كدا كدا رتنا يعني بزو سرعة بالزبت دكامي بالزبت هي وتر ترق لا تلو نقولي لجتوا متو عند بمتو بزي عينت عند متنور نرقات ألان ينبيه تشدو عنه يقول أنس سيدنا أنس من يلالو بعد استشهاد جليبيب ما رؤي أحدا في الأنصار أنفق من هذه البنت أو نصيفها يقول لك شاريه نقر جليبيب كموتبها لا مستو بزيها الدنيا كأرتا نبياتشن اللهم صب عليها الخير صبا صبا سيلو ولا تجعل عيشها كدا كدا بزوغا زب ستاتنا إجوادا موبت آم لسدك وفق آتي ميلو دعا سيادة رقول الله سيدنا آنس من علي والله في المدينة المنورة ما رأينا بعد هذا الدعاء أنفق من هذه البنت عند الزهلج صدق آية متسد بمدينة وستتاتة ألتقن يمالي قنزبي متال صدق أتسد ألج قنزبي متال صدق أتسد ألج كانت منفقة منفقة أخيرا يا أخوة ليس من الضرورة أن يعرفك الناس سوء ديوكه قد تاد اللهم بل يعرفك الله الله كوكه ألم بمولو باوكهم يعني أنت بتقام شهرة باينوره شهرة مالت يعني سوء مياوكو جغننتنا منامن باينورهم سوء باوكهم الله بتشاك أوكه من تفلق عليه مرة عندك أن كانت معركة اسمه معركة اسمها معركة الجسر عند معركة نبرتنا في بسيدنا عمر جزينو قتل فيها كثير من الصحابة فقيل لعمر منالوت يا عمر قالت نعم قتل فلان وفلان وفلان وفلان قالوا نابزي معركة قليه تسوتوال قليه تقدلوال قليه تقدلوال بلو بزو سي بكى عمر سيدنا عمر على الكسو ثم قالوا له لم يقتل ممن تعرفه يقول لك شنقري عمر يتهل النسو يتهل يا عمر لم تهلك سهله أنت متاك أتشو أنت متودا شوكو الموت مكوال تقدلوا مع الوالا أتشو قالوا فقال عمر وهل يضرهم إن لم يعرفهم عمر وعرفهم رب عمر عمر باك أتشو من قدل أتشو يا عمر الله كوك أتشو عمر من يادر قال عمر دمو من بمن بوتان متاس قبوت وما يضرهم إن لم يعرفهم عمر وعرفهم رب عمر الله أكبر جليبيب ما عرفه الصحابة لكن الله ورسوله عرفوه جاء أبو ذر عندك سيدنا أبو ذر ودى مسجد متانا له كذبه لا سجره ولا ترك عندنا هو لا ترك عندنا هو لا ترك ركع ركع ركع ركع يسجدال عند الصحابي يكتاتلو نبرنا أبزاو سيدنا أبو ذر بزو ركع تسجده فقال له يا أبا ذر له أتدري كم صليت سنت ركع عند سجد تاك الله له قال إن لم أعرفه أنا رب السماوات والأرض يعرف كم ركع صليت إني من باكو بلاكو منهم قد يلن مني لكن يسمعين نايميريت جيتاي هونو الله سنت ندسقر كوياك أنا صفو تال مزقبو تال علي وصدق النبي صلى الله عليه وسلم نبياتشن دمو حيث يقول رأيت الجنة وإذا بأكثر أهلها الفقراء والضعفاء جنة هجب عيني جنة قبتشي أي تشوالو أي تشاتالو هالي قنيا يهوت أبزانيا تشو بجنة قبو سوش دهوشنا دكاموشنا تشوالي إذن يا جماعة ما يضرك سوء أوك على أوك من يدرق الله إن ديوم سوء سياك أنو يانتن أجر ያንተን ሐሰናት በትንትንትን አርጎ የሚያበላሹልህ ሰው ሲያውቀልህ ነው ማ ندري يعني ما نبغى سو ندي ያውቀልን اذا ما يضره يا سيدنا عمر قال ما يضره اذا ما عرفه عمر وعرفه رب عمر نعم والله سلازيه اولياء يبالو ان بمولو كجراچو كهداچو كراساچو كامراچو سرزواچو يزواچو جهنم سو اندايغبو ولي يبالو الله يمسكرلت نبياچين يمسكرلت قران ان حديث يمسكرلت وي يبالال كذا وچغن طيب انيا لما اوقن فلغالن يا اخي ولي يبالو انديام اغيلي تبلو انكون باناقو يعني ملكتاچو لما اوقت نشان فانشلم نعم نشلالن بسوره يونس الله سبحانه وتعالى من الان الا ان اولياء الله لا خوف عليهم ولا هم يحزنون الذين امنوا وكانوا يتقون هلت مسفريا بتجا بالله ان باخره امنوا طرو سرا يسروا نبياتن تكتلوا يهدوا ملكتاچو يهنو يا አለባበሳቸው የማን ልጅ ናቸው የማን ዘር ናቸው ይሄን ጉድጓድ ቆፍረ እዛ ድፈነው አመኑ ወካን የተቁል ተግባባን ወንድሞች ሃኡላኢሁም አውሊያኡላህ ሁለተኛ እና ለመጨረሻ ጊዜ ሶስት አስቤ ነበር ጊዜ እንዳላባከን አንድ ብቻ ልጨምርላችሁ ወልዩን ሚን አውሊያኢላህ نعم هذا الولي وكان في زمن النبي صلى الله عليه وسلم اسمه ابو مسلم الخولاني ابو مسلم الخولاني يلتال ابو مسلم تابعي لكنه اسلم والنبي صلى الله عليه وسلم حي يقولاچو تلك قدر عملطبت انتو ابو مسلم بنبياتشن صلى الله عليه وسلم بهيوتاچو يالو نبر جن علاياچو بليلا كتبا نبر بليلا اجر نبر اسلمي ነቢያችን በህይወታቸው ያሉ ግን አላያቸው ስለዚህ ሰሃቢ አንለው لكنه ما قابله ولم يره يا اخوانا انظروا الى الشرف تلك شرف ነው ያመለጠበት وكان يقول ايمانو لنገራችሁ يا ابو مسلم الخولاني ايمان بمن لتገልጹ ትችላላችሁ መግለጫ ያለው يفلقون ነገር بنناገር ايمانو اسو بيتشا سيجلص بيتشا نو متتواقو تملكتو ايمانو غدي نبياچن يالايه تابعي يهونو ايمانو يتعينت بيتهنياو طارا ندرسه تملكتو كان يقول ابو مسلم والله لو رايت الجنه عيانا ورايت النار عيانا ما كان عندي مستزاد من الايمان بايني بزي جناهم بايو بات جنب عيني ايتشات بمطا جهنم بعيني ايتشات بمطا بايماني مشمر نجر يلني مالي لمن ملتوا الايمان ملتوا خلاص منم نجر جهنم باي بلايم ماننتوا بقران قريتشي تردتشي اقاتالو حالي جهنم اندغبات نو مطرو انجي ماوقوام بزو ياسفلغني مكنياتوم يمفلغو نجر سلا جنن اوقات الين እዛ ምን እንደሚደረግም አምናለሁ ኢማኔ ይሄን ጣራ ደረሳለ والله لو رايت الجنه عيانا ورايت النار عيانا ما كان عندي مستزاد من الايمان سبحان الله العظيم اذا ይህ ኢማን ያለው ሰው ولي ይባላል علق ابو مسلم صوتا እንግዲህ ከድርጊቱ ልንገራችሁ ቤቱ አንድ በትር አንጠልጥሎ ሌሊት ይሰግዳል ቀን ይጾማል ስራውም ይሰራል ሱቅ ነበረው ሱቅ እንደዚህ እንደዚህ ይነግዳል እንትን ያርጋል በዒባዳ በሁሉ የታወቀ ነበርና ቤቱ አንድ በትር አንጠልጥሎ فكان يقول انا اولى بالصوت من البهائم ከነዚህ ከብቶችና ግመሎችና አህያዎች በበትር ወይ በአለንጋር ገን የምንመታቸው አለንጋው ለኔ ነው የሚገባው ለነሱ አይደለም ብሎ በትሩን አንጠለጠለና ሰውነቱ እንቢ ካለችው ተኛ ምናምን ካለችው በዛ በትር ያመጣና በሁለት ባቱ ሸጥ ሸጥ ሸጥ ሸጥ አርጎ ራሱን ይመታል። ይሻልሻል ወይስ ትሰግጃለሽ ይላታል። ضرب ساقيه صوتا او صوتين او ثلاثه ማን ከኛ እንደዚህ አርጎ የሚያቆም ወላ በጭንቅላት አይመጣም ይሄ ነገር። وكان واحد ليلى نبر اني within bracket لاسكب عنده ليلى نبر عنده تابعي كنذا بتام كباد ينتنو يا صحابه لجوش ناتشو ابيتو بذا غبيو لاي عند قبرو قبرو ذا قفرو لحدي منامن قبر ادرجنا اهون ليلت يتنسانا يسجدال سونته كسلچات ويم كان دمو لمسجد ست القران لمقراسيل سلچچت كالات يمطانا اذا لحدو ياسكباتال سونته اذا يتنيال يا نفسو يلاتال نجي اذا متغبي سون كونچ نشكو انچي ለምንድነው እንደዚህ እንደዚህ በቃ እንትን የምትዩ እምትረብሽኝ? አሁን እኮ ስንት ቀን ደቀረሽ አታቀም እዚህ ልትገቢ እኮ ነው። እንዴት ነው ቀብሩ ጥሩ ነው? እስቲ ተመልከቺው እስቲ እስኪ ተንቀሳቀሽ ወደ ቀኝ ወደ ግራ። አረ በፊት በላይሽም እኮ አፈር ሊሞላ ነው እኮ ድንጋይ ሊወረውርብሽ እኮ ነው። ይሄ ነው እኮ ቦታሽ። ምንድነው አንቺ እንደዚህ በቃ ምታስቸግሪኝ? ይወጣል ከዛ ነሽጥ ሆኖ በቃ ተነቃቅቶ ይወጣና ኢባዳው ይቀጥላል። ሁለት ሶስት ቀን ቆይና ስልችት ካለው ደግሞ ያናፍስ ይላታል እዛ ያስገባታል። እሺ ወደ አቡ ሙስሊም እንመለስ። አቡ ሙስሊም ካነ ሙስተጃበ ዳዕዋ ከነዛ ዱዓ አድርጎ የሚቀበልላቸው ከነሱ አቡ ሙስሊም አልኸውላኒ ነበር። وحصل معه استجابه كثيره جدا يتو تقسن يتو نتو ابو مسلم الخولاني سنت معجزات سنت كرامات يا سايه بنبياتنا صلى الله عليه وسلم غزي ينبروا جميع الصحابه يمياقوت ان عمر ان عثمان علي كلهم يمياقوت استي عند عند بتشال تقسلاچو ولا ثلاث بتشال ككرامه عند تقسلاچو. يقول عن عطاء الخراساني ان امراه ابي مسلم مستو مرتني ابو مسلم مستو قالت ليس لنا دقيق زاري يميبلا انتت دوقيت يلنم علاقم بلا ببيتو منم اينت يميبلا يملاس نجر اندليله نجرچو. فقال هل عندك شيء؟ عند سنت يلش عند بر منامن يلش مالات. قالت درهم تنانتنا مغزل شيچه مغزل تاكلاچو ሴቶች እንትን የሚያርጉ ክር የሚያርጉት እኛ ሙልቆን ለዋለን ፈትሊ ሙልቆ ወይም ደሞ ምን ነው ትግኛ ተናጋሪዎች አላችሁ እዚ ያኒ ሙልቆ ትገብር ማለት ነው። በማርኛ ምንድን ነው ዜጎል? እሽ ዜጎል ለ እንዝርት የፈልጋችሁን ቦሉት አልሙሂም ሴቶቹ በጥጥ አርገው ክር የሚሰሩትና ከዛ ጋቢ የሚጠለፍበት እንትን ነው። ትናንትና አንድ 56 ሙልቆ ወይም ደሞ እንትን አድርገን ቀዘል አድርገን እየሸጥኩት አንዲት ድርሃም ከኔ ጋር አለች አለችውና አምጪ ያላት። طيب ድርሃሙ ወይም አንድ ብሩ ወሰደና فقال ወደ سوق ሄደ። ወደ سوق ሄዶ ዱቄት ለመግዛት ብሎ ሲቀራረብ በጣም የከፋው ምስኪን መጣና ያ ሼኽ አለው እኔ 3 4 ቀን አልበላሁም ምንም የሚበላ ነገር የለኝም አላህ ይስጠህና አን ነገር ስጠኝ አለውና ሆዱ ተገላብጦ ያቺ ለዱቄት ያሰባት ብር ለዚህ ምስኪን ሰጠው። አሁን እንዴት ይመለስ ወደ ቤቱ? እንግዲህ ከራማ የሚባለው ነገሩ ይሄ ነው። አላህ በጣም ቻይ ነው። እንዴት ይመለስ ወደ ቤቱ? ያቺ ኪሴ ወሰዳት አፈር ሞላባትና መጣ። መጣና ምሽት ነው ያመጣው ከኢሻ በኋላ ዙሮ ዙሮ ዙሮ ያቺን ኪስ አፈር ሞልቶ ዱቄት ነው ብሎ እንትን በቃ አመጣና እዛ ቤቱ በሌሊት ላይ አስቀመጠው። እንግዲህ ምን አላት ዱቄት አምጥቻለሁና እባክሽ ጧት ተነስተሽ ዳቦ ስርልኝ አላት። እሺ ደሳላትና አልহামዱሊላህ ብሎ ተቃቅፈው አደረው ባልና ሚስት። ፈጧት ተነስተ ኪሱን ብትከፍተው የስንዴ ዱቄት አገኘሽ። እዛ አይግረማችሁ አላሁ አቅደር ምን ذلك ክፍት ስታረገው ዱቄቱ በቃ ሞልቷል። ፊኖ ነው ነጭ ዱቄት ነው بزار قاد أبو سرتا ستتشونا فقال الحمد لله الذي لا تدعي ودائعه ودائعه الله سبحانه وتعالى بلبيت من يخوت هنا اللي نكو بلو حمد الله سبحانه وتعالى على سفرهم الله سبحانه وتعالى كزي بلت انقراشو بلفو هلت سوستور ينقركواشو تزنديلاشو عبد الله ابن مبارك تاكالاشو عبد الله ابن مبارك قصاو بدن بنا ينقركواشو بأفريكا تيفيم أهون يتاينو بتكرينيا كتلو بامرنيا ليتاينو إيهن ينزي سوش يكررس كوت مارتنو عبد الله ابن مبارك تاريخوار اللي من ناقرو وقفة واحدة عند درقيت هذا الرقوب تشالن قراتشو عبد الله ابن مبارك كان يحج كل سنة وأحيانا يحج سنة ويجاهد سنة عند أمد ودى طورنات هيدال عند أمد ودى حج هيد نبر سيهد كان تماري وچونا كان زمد وچو قد دنيا وچو أبرو دي سلاسة أربع أبرو نميهد ودى حج عند أمد أمستمتو دينار بزاقزي أمستمتو دينار ما أتبزونو ناس بس سبنا بأمتو أمتو بمولو أمستمتو دينار أو ديرهم سبس سبنا ودى حج لهيد بلو كهل صوت اسمامته بقى تنسونا ودى حج تصوروا كعراق ودى مكة بإقرهنا بنتن عند سامنت ولسامتي موسن منقدنو تسبسوا سيهدو بمنقد يه قشاشا متقالب بتال لادلم قحاف نلو عالم بتقرنيا بمرنيا من يبالال قحاف زبالة متقالب بتي يعني زنبلو قشاشا ورقات منامن يمقب ترفرافي منامن يمن تقلبت قشاشة قشاشة نبالو السراسو يشي قشاشة من تقلبت عندي تسيت عرات هتس أنو تشيزا إزا قشاشة من تقلبت بوتا عند وفنو درومي مسلو تلك وف إزا موتو قشاشة من تقلبت بوتا إزا موتو أغنيشنا وسدا كنفون يكنت تبتش ندزي تقرون يكنت تبتش ياس أداتش عبد الله مبارك ان حجاجته بك علينا ايات يا اختي الا من دون مترجي قالت فقالت له والله عليك كني قالو ሁለት ቀን አልበሉም አልጠጡም የሚበላ የሚጠጣ የለኝ ማለች አባታቸው ሞተዋል የቲሞች ይዤ የሚያበላኝ የሚያጠጣኝ የለም እና በማዶ ይሄን ድሮ ወይም ይሄን ትልቅ ወፍሳየው አሁን የሞተ ነው የበሰበሰ አይደለምና استي من البلانغدي السن بوها تبشي ومنققي لا بلاچو ليه صار بيه نو بلا اندسي تارغالچ انت يوقفو متوالكو انديت اندزي تبيالش منا منات والله انغدي يلهني مالي انا لبم بدب تقيرنا من ادرغي 500 درهم وراسو غنزبو انشي يالات هيجنا لجوچنا تغبي انشم بي تچي ጥሩ ቤት ተከራይ ልብሶ ደሞ አልብሲያቸው የቲሞች ናቸው ብሎ ሰጣትና ሑጃጆቹ ሸኛቸው ማለሽ እኔ ዘንድሮ حج ለመሄድ አልችልምና ብሎ ብቻ እህቴ በፊት የጠየቅሽው ጥያቄ እንደገና ልመለስበት እናንተ የምታዋጡት ገንዘብ እንደዚህ የመሰለት ሴት በሷ እጅ ነው የሚውለው ገንዘቡ ተመልሼ ላስተውሽሽ በዚህ አይነት ሴት የሚወድቅ ከሆነ እንኳን 2000 10 ሚሊዮን ዶላር ብታዋጡ በቦታው ነው የወደቀ ነው ማለትቹ አብዱላህ ምባረክ 500 ሰጣት በአመት ያከማቸው ገንዘብ ነው ሰጣትና ከሐጅ ቀረ ለቤት ቁጭ አለ ሐጅ ተጨርሶ ከሱ ጋር የነበሩ 34 ሑጃጆች ሐጅ ሐጅጀው ወደ አገራቸው ተመለሱ አብዱላህ ኢብኑ ምባረክ መብሩክ አላህ ተቀበል ብሎ ዚያራ ሊያረግላቸው በየቤታቸው ሁሉም መብሩክ መብሩክ ይሉታል ሹ መብሩክ መብሩክ አልሐጅ ሐጅ መብሩር ይሉታልሱ ያኒ ያንተን ሐጅ ቀበለው እሱ ደሞ የናንተን ሐጅ ቀበል ሲል አው ያንተም ሐጅ ቀበል የቀበል حجه مبرور يهون مقبول يهون يلوتال ለምን ነካችሁ ወንድሞች? እኔ እኮ ዘንድሮ አልሐጅ አልሄድኩም። አረ ከኛ ጋር ነበርክም እንዴ? በአረፋት በሚና በረሚ ጀመራት በጠዋፍ በሳዒ ከኛ ጋር ነበርክ እንዴ? አብዳህ እንዴ ይላቱ ይሉታል። ምን ነው ጭንቅላት ሳትክ መሰለኝ? ከኛ አይደለም እዛ መካ ስትጦጦፍ ስትታርግ ሳዒ ስትታርግ የነበርከው? ግራ ገባውና ዝም አለ። ወደ ቤቱ ተመልሶ ሲያስብ ሲያስብ በህልም ነቢያችን ያያል። ነቢያችን ያና ያናግሩታል። ያ አብዱላህ ምባረካለው ለዛ ሲሰጥ 500 ብር አላህ ተቀበለዋል። አንድ መላእካ ከሰማይ ወረደና ባንተ ቦታ ሆኖ ልክ ያንተን መልክ አርጎ ሐጅ አደረገልህ። والحج كان حجا مبرورا نالت والله ينقصص انا امبايلك اند غرفنو يهدو والله كيف عليه نعم انت لا الله بله ياتشين يتيموچ يازچو ادلم يسطحت كنزب سلازي الله دومو لانتسل ملائكه اوردو يانتن مثل بلو وردنا حج ارغو كنزا يشنهاچو سوچ ከነሱ ተቀላቀሎ ሙሉ حج ነው ያደረገልህ حج ነው። هذا هو عبد الله ابن مبارك وهذا هو ابو مسلم الخولاني انا يميገርም ነገር የአቡ مسلم الخولاني አልጨረስኩም ግን ሐቂቀተን አልቻልኩም ለመናገርም የነዚህ ሰዎች አሁን እንኳን ገድሎ ከነሱ ጋር ልትሄድ ነው ቢለኝ አሁን ህይወቴ ሰጥ ነበር والله ግን እንዳልከው አይደለም። እኛ ስራችን በመስራቅ ያለው ስራቸው በመዕራብ ያለው ስራችን በሰሜን ነው ስራቸው በደቡብ ነው የተገናኘ እንግዲህ በሚኞት አይመጣም እንግዲህ ሰነገር በሚኞት አይገኝም ይሄ ነገር። على كل حال نقول اللهم ربي وفقنا بس برحمتك ورأفتك وجودك انت اجود الاجودين وانت اكرم الاكرمين قال هنا بستقر وشتاموش يمبالو እኛነን በጣም በጣም وشتاموش ملاساتشن ليلا درغيتاتشن ليلا حساباتشن ليلا يعني فعلاتشن ليلا يهونو ما ادري من دميلو علاقه منا ازي لاسكم وندموچ ابو مسلم الخولاني يسو تاريخ قالچرسكم غن لغدني ازي لاقومنا ان شاء الله لم يطاو سامنت يسوننا ايليلوچن لقطلن يالكو انغدي الله سبحانه وتعالى በረህመቱ እንዲወደን እንጂ የሚወደድ ስራ የለንም እኛ ያልኩ በዚህ ለናንተ ማይኩ ሰጣለሁ። እኔም አምስሊ ቃል አሳረፍን ኢንሻአላህ በቂላለሁ ኢንሻአላህ ማይክ ሽታ ያሳመመው ያአላህን መልእክት ለማድረስ ተብሎ ነው የነበረው። ላኪን ነብዮች በጣም አጽያፊ ተላላፊ በሽታ ምናምን አይና እንዴዚህ ተቀላላ አሁን ያልኳችሁ ጉንፋን የራስ ምታት ትኩሳት ምናምን የነብዮች በሽታ ነው ይሄ። ስለዚህ ደሞ ከፋራ ነው። እንዴት ከፋራ የነብዮች በሽታ ሆኖ ቀላል በሽታ ሆኖ እንዴት ከፋራ ይሆናል? ከፋራ ማለት ያኒ ወንጀሎችን ጥጥብ አድርጎ የሚወስድ ነው አሉ። እንዴት እንደዚህ ይሆናል ብለን ብንጠይቅ ያው የነብያችን ሐዲስ ግልጽ ነው። ወለው ሸውከት ንሻኩ ቢሃሉ ነብያችን እሾህ እንኳን ብትሆን በዛ እግሩ ትንሽ እንኳን እሾህ ትንሽ ነካ ብታረገውና የሷን መታመን ቢያገኝ ወንጀሎች አጥባ ነው የምትሄደው እሷ ከፋራ። ስለዚህ ሐቂቀተን ሰው እንዲታመም አይመኝም። ከመጣ ግን ወላህ አላህ ያቅልለው ነው የምትለው እንጂ የጉንፋን ትኩሳት ራስ ምታት ምናምን በፔናዶልና በአንቲባዮቲክ አርገህ የሚድን በሽታ አይባልም። ስለዚህ አቡ አኒስ ባረከላሁ ፊክ ፍቃድ ከሰጣ